ያለበት ቦታ አይኖቿ ይነሶ ከኔ ላይ ላንዳፍታ ከኔ ላይ ላንዳፍታ የገባኝ ይሄ ነው እንዲሁ ወዶኛል እንዲሁ ወዶኛል ፍቅሩ ከማር ይልቅ እጅግ ይጣፍጣል እጅግ ይጣፍጣል ቀረልኝ ወደ ጀማልውኝ ሰውች ሌላ ቢሎት ለኔ ግን ፍቅር ነው ኢየሱስ ኢየሱስ ብዬ የማልጠግበው እኔስ አባዬ ነው ውድዬ ነው ስማምቶኛል ሃሌሉያ